አታውቀው መንገዱን አይመጣም ወይ ወዝጎ ሷል አመጣለው ወሎ ሳስፍግሪሽን አመጣለው ወሎ ሳስፍግሪሽን ለስጋ ያንቻለሽ ለነፍስ የግሸን አለፋለው ካልሽኝ እወርዳለው ካሎ አለፋለው ካልሽኝ እወርዳለው ካሎ መገኛ ነውና የሰው ልጅ በሉ ካፈላችሁና አወልቶን የሳልቀምስ ካፈላችሁና አወልቶን የሳልቀምስ ለኔ እንድትመሩ በበረካው ድረስ አመጋሎ ደም ግባቷን እንደሰደድ ሰማት ይፋጃል ናፍቆቷን ዘልቀው ካላገኙት አይኗን ካላዩት ዘልቀው ካላገኙት አይኗን ካላዩት ምን ይገኛል ፈዘው ወገን በማለት ሰዓት አይገድበው አይወስነው ወቅት ሰዓት አይገድበው አይወስነው ወቅት ቀን ያሸኝ ናፍቆትሽ ያድርብኛል ሌት አሃ Magallo, Nayre Magallo, Nayre Magallo